شيخ حسين المعين. والله جزاك الله خير استاذ، الحمد لله بطعم دس يمي مالسنو. سبحان الله، يعني بطعم ياسازنال والله اندلس ላይ ወይም ስፔን ላይ የተደረገው ሁኔታ ታሪክ ላይ ሲነበብ سبحان الله حتى ሴቶች ህፃን ልጆቻቸውን እንኳን ይዘው በአውራ ጎዳና ላይ እያሉ ሲያልፉ እንኳን አይተዋትም ነበር፣ ወላ ሴትዮዋን ወላ ህፃኑ ልጅ سبحان الله ሁሉንም ነበር። حتى سالت الدماء في الاوديه ያሉ مؤرخዎች ደም በዋሻ ውስጥ ልክ እንደ ውሃ ነበር የሚጎርፈው። ያኔ የእናንተን እምነት እንኳን ተቀብለን እንኑር የሚለውን ሰው እንኳን አይስማሙለትም ነበር ሱብሃንአላህ። ይሄ ብቻ አልበቃቸውም፣ በጣም ይገርማቸዋል። እዛ ላይ ደግሞ ሐታ ነበሹ ልዒዛም አን ልቁቡር፣ ከመቃብር ውስጥ አጥንቱን እያወጡ ያቃጥሉም ነበር። ለዚህ ነው አሁን እንደዛ በጣም ሐባራ እስላሚያ ያን የተንጸባረቀበት ትልቁ አንደሉስ አንድ እንኳን ይሄ የሙስሊም ቀብር ነው ተብሎ የሚታወቅለት ቦታ እስካሁን ድረስ አይታወቀም ባል ነው ሰለላሁ ዐለይሂ ወሰለም። እና بس እንደው ለነሱ ባጭሩ መልስ እንዲሆን የነሱ ግፍማ ሱብሃንአላህ ምን ሩቅ ያሰዳድዙ ኢራቅ ፈሉጃ ላይ የጨፈጨፉት በአንድ ጊዜ ብቻ ወደ 10 ሺህ የሚሆኑ ይባላል አይደለም እንዴ? ሱብሃንአላህ يعني ግን ያው اذا لم تستحي فاصنع ما شئت بل الله المستعان. انا ان شاء الله ساعته باي بقام تنش عند ولت قضاء عند انهم بتا امام الطحاوي رحمه الله عقد الطحاوي عليه تنش قضاء عند انهم ياهل سنتنيا لا ينبر يالنو 48 لا ينبر يالنو معناتنا. يقول الامام الطحاوي رحمه الله فان ربنا جل وعلا الله سبحانه وتعالى موصوف بصفات الوحدانية بعندنا تباهري يتصبيه هنا نو منعوت بنعوت الفردانية بنتقل عن تباهري يتصبيه نو ليس في معناه احد من البرية كفطران الله سبحانه وتعالى معنى ويم يسني الله سبحانه وتعالى من النت ياكاتته ويم يمثلو نغيري لما قلت نو. ابن أبي العز الحنفي يقول وكلام الشيخ هنا مأخوذ من معنى سورة الإخلاص يعرفت نقري تازو قوله الله أحد نوم، فقوله موصوف بالصفات الوحدانية مأخوذ من قوله تعالى قل هو الله أحد كالونا. الله سبحانه وتعالى بوحدانية ويم بعند النتباري تسأبينه سيلو قل هو الله أحد كميلو يا الله سبحانه وتعالى ببالي توسجنه. ራብ العز الحنفي هنا ينتنتاني ليه هدو يفلقوبت مكنات بالله لا يمنتقماچو يتنيام قالات بالقراننا بحديث لا يمتقامون سلاللبت نو جن بالقراننا بحديث لا يالتجلص يا الله بحري عالم هونو بايتتوق انكون لا نفيا ولا اثباتا تعرض مارق وين يعني النجر متكس بأهل السنة والجماعة كدا سلما يتفلق ليان دان دوا لم يمتو تعرف تنجرنا تن التاني صيغة ولا يراسو. سبحان الله شيخ محمد الأدم رحمه الله من إلاله في شرح سنن ابن ماجه ليس ناقره تكسنا الله سبحانه وتعالى عندنا متكلمات جسم ميلون صيغة يامتونا جسمنا ويس جسم عدلم يميلون كامتوه هالا من إلاله ይህን ነገር አህለ ሱና ወል ጀማዓ አሉ لا يتعرضون لا نفيا ولا اثباتا تككلم ነው አይደለም ነው ብለው ይህን ነገርም ተፍጹም ያስተውሱትም لماذا لان ذكره لم يرد لا في الكتاب ولا في السنه القرانም ላይ احاديثም ላይ ያልተጠቀሰ ነገር ስለሆነ ስለዚህ የሃይነት መንሃጅ ስላላቸው እያንዳንዱን አባባልና እንዲያንዳንዱን አጠቃቀም ከቁርአንና ከሐዲስ አባባል ጋር ያያይዙታል ለዛ ነው امام الطحاوي امام ابن عبد العزيز الحنفي بالزهينه ملكو يا يازوت معنا. طيب وقوله منعوت بنعوت الفردانيه بنطلانه باهري يتصبينه يالوت دمو ماخوذ من قوله تعالى الله الصمد لم يلد ولم يولد يالو الله سبحانه وتعالى نطلانه سنن لان الله سبحانه وتعالى لم يلد ارسو اي ولدم ولم يولد ارسوم اي ولدم كباهرو معناتنو سبحان الله لك يا مشركوچ عاقيده عندهونه كله معناتنو مشركوچ باختلاف أنواعهم بتلاقي طرق أتاتشو يعترفون أن لله ولد لا الله لجعله سلو ينقر له يمسكر له نقر هي افتراء على الله تبارك وتعالى الله نتعلانه أي ولد من أي ولد من أي ولد من الله سبحانه وتعالى ለምሳሌ ክርስቲያኖችን ብንመለከት ምን ይላሉ? ኢየሱስ የፈጣሪ ልጅ ነው የእግዚአብሔር ልጅ ነው ሲሉ አይሁዶች ደግሞ ዑዘይር የፈጣሪ ልጅ ነው ይላሉ። ሙሽሪኩ መካ የመካ ጣዖት አምላኪያን የነበሩት ደግሞ እነሱ አልመላኢከቱ በናቱላህ ይላሉ። ሁሉንም ባንድ አጠቃሉ። አላህ ምን አላቸው? ወቃሉ ተኸዘ الرحمن ولدا አላቸው። ለአላህ ልጅ አለው ልጅ ይዟል ብለው አሉ። አላህ ሱብሃነሁ ወተዓላ ለቀድ ጅእቱም ሸይአን ኢዳ እጅግም ጸያፍ የሆነ ነገር ነው እያላችሁ ያላችሁ ታናችሁ። ሱብሃንአላህ ተካዱ السماوات يتفطرن منه وتنشق الارض وتخر الجبال ودا ሰማያት ሊበታተኑና ተራራዎች ሊረግፉ እንኳን ይደርሳሉ። አንደ عول الرحمن ولدا ለመጨረሻ ነው። وما ينبغي للرحمن ان يتخذ ولدا ሱብሃንአላህ ለአላህ ልጅ ሊይዝ አይገባውም። ልጅ መውለድ ቀርቶ ሊይዝ አይገባውም ማለት ተበኒ ይባላል። የጉዲ ፈቻ ልጅ አይይዝም አላህ Subhanahu Wa Ta'ala ولا شك ان الولد في صفه المخلوق عنصر كمال ማለት በሰው ልጆች ስናየው ልጅ መውለድ የሙሉነት መገለጫ ነው። አንድ ሰው ልጅ ከሌለው ልጅ እንዲያገኝ ዱዓ ማድረግ አለበት ማለት ነው። ልጅ በጣም ጥሩ ነገር ነው። الذين يقربنا هب لنا من ازواجنا وذرياتنا قرة اعين وجعلنا للمتقين اماما መስሩ ምን ذلك ለምንድነው አንድ ሰው ልጆችን የሚወደው ዘመዶችን የሚወደው ጅራኖችን የሚወደው ሲባል لان المخلوق يحتاج بعضه الى بعض ويحتاج ان يكمل بعضه الى بعض الى العلماء فطور የሚባለው ነገር ጎደሎ ስለሆነ ያን ጎደሎ በአንድኛው መተካት ስለሚፈልግ ነው። سبحان الله حتى ትዳር የሚባለው ነገር ስትመለከቱት العلماء ምን ይላሉ? ወንድና ሴት ብሎ ማለት من المتناقضات المتكاملات ይላሉ። ሁለት የተለያዩ ነገሮች ግን አንዱን አንዱ ያንዱን ንቅሳን አንዱ يعني የሰው ልጅ በተፈጥሮ يحتاج او اي مخلوق اخر يحتاج للتكميل ولكن الله تبارك وتعالى فرد صمد لا يحتاج الى شيء يكمله سلزم ልጅ የሚባለው ነገር የለውም ሲሉ منعوتهم بنعوت الفدانيه ሲሉ ለሚሄድ ወለሚወለድ ካለው ስትንባጥ ያደረጉት ነው። ለጥቀው ምናሉ ليس في معناه احد من البريه كمخلوقዎችም እርሱን የሚመስለው ነገር የለም ሲሉ ደግሞ ولم يكن له كفوا احد لا الله سبحانه وتعالى ምንም አይነት ቢጤና መሰል የለውም ካለው የተያዘ ነው። እና ምንችን አርፍተ ነገር ከሱረቱ ኢኽላስ ላይ ነው የቀነጨቧት ይያሉ ነው ኢማሙ ኢብኑ አብድ አዝ ረሂመሁ ረሂመሁላህ። وهو ايضا مؤكد لما تقدم من اثبات الصفات ونفي التشبيه እንደዚሁ ኢማሙ ጣሂ ረሂመሁላህ በተደጋጋሚ ያስተማሩትና እየተናገሩት ያለውን ነገር የሚያረጋግጥ ነው። منعو موصوف بالصفات الوحدانيه ሲሉ አላህ Subhanahu Wa Ta'ala ሲፋ እንዳለው መንዑቱ ቢኑዑት الفዳን ያሚያለው ያንኑ ሲያረጋግጥ ليس في معناه احد من البريه ያለው ደግሞ ፍጡራን እንደማይመስል بين التشبيه والتعطيل هنون عقيده ግልጽ ያደረጉ ነው። ሱብሃንአላህ من بين فرث ودم የሚወጣ አይደለ ጥሩ የወተትን ጥሩነት سائغ للشاربين እንዳለው አላህ Subhanahu Wa Ta'ala ከሁለቱ መካከል የሚወጣ ነው ማለት ነው። ነገር ግን ምን አለ? ሱብሃንአላህ ሻሪሁ ምን አለ ሲናገር لو قال رحمه الله ليس كمثله شيء اذا ليذا قال قد امام الطحاوي يتشنو القران انقص بيتقم نورو اكمل في التنزيه من قوله ليس في معناه احد من البريه حتى صيغه يقالوا اتقاكم قرانو غير يتيازنا سنو غير يتسمعما انديون يغغغوالو معناتنا علماءه سبحان الله كذا بمقتل من قالوا امام الطحاوي رحمه الله وتعالى عن الحدود والغايات الله سبحانه وتعالى وسني اللوم الى الله رحمه الله والاركان والاعضاء لكن ده فطرانوچم دمو ركننا عضو يميبال نغير يلوم والادوات اندزهم قانا مسل نغيروچ لا تحوي الجات الست ويم دمو يعني ስድስቱን ጅሃቶች ኢሓጣ አያደርጉበትም ከሳኢሪል ሙብተዲዓት ማለት ከበቂየቲል ሙብተዲዓት እንደ ሌሎች ፍጡራኖች ሁሉ በጣም ይገርማችኋል። ይችን ነጥብ አብደላህ አልዓረቢ በመጥቀስ ይህ አባባላቸው ኢማሙ ጣሐዊ ረሒመሁላህ አለሱ ሲናገር አላህ ከአርሺ በላይ አለመሆኑን እያረጋገጡ ነው አለ። ለምን ሲሉት ላ ተሕዊህ ልጀሀቱ ሲቱ ከሳኢሪ ልሙብተዲዓት ብሎ የለ ስድስቱ አቅጣጫ የቃሉን ትርጉም አስቡት እንግዲህ በአላህ ላይ እሓቃ አያደርጉም አይ ላ ቱሒጡ ብሂ ማለት እኮ ነው። ወቀድ አሐጠ ቢኩል ሸይን ዒልማ ማለት ምንድን ነው? አወለን ከሁሉም በፊት ማ ማዕነል ጅሃ ጅሃት የሚባለው ነገር ምንድን ነው? አቅጣጫ ነው አይደለም? አልዑለማ የቁሉን ፈልጅሃ አቅጣጫ የሚባለው ነገር ዩራዱ ብሂ አምሩን ዓደሚዩን ወአምሩን ውጁዲይ ጅሃ የሚባለው ነገር በአእምሮ ላይ ብቻ የሚቀረጽም አለ ትክክለኛ የሚሆነ ነገር አለ። ለምሳሌ ግራ ቀኝ የሚባለው ነገር በአእምሮን የሚቀረጽ ነገር ነው እንጂ ውጁድ የለውም ሐቂቃ። ለምን ከተባለ ለምሳሌ አንድ ሰው በግራ የነበረ ከሆነ በዛኛው በኩል ደግሞ ቀይረት አለ በቀኝ ይሆናል ማለት ነው። ኢዘን ፈልጅሃቱ ልሐቂቅያ ትክክለኛ ጅሃ የሚባለው ይሄ ጅሃቱ ልዑልዊ ወጅሃቱ ስፍል ከላይና ከታች የሚባለው ነገር ነው ማለት ነው። ግን ኢማሙ ረሒመሁላህ ምን ለማለት ነው የፈለጉት ከተባለ አይ ላ ዩሒጡ ብሂ ሸይ ሊአነ ላሃ ስብሓነሁ ወተዓላ ፈውቀ ኩል ሸይ ከሁሉም በላይ ነው፣ ምንም ነገር በሱ ላይ የሚያካበው ነገር የለም ለማለት ነው ግልጹ። ይህ ለመሆኑ ትልቁ ማስረጃ ደግሞ ወደፊት በሚመጡት ነጥቦች ላይ ሙሒጡን ቢኩል ሸይ ሁሉንም ነገር ያካተት ያካበበ ነው ካሉ በኋላ ወፈውቀሁ አሉ ኢማሙ ጣሐዊ ሌላኛው ላይ ወደፊት የምንማረው ላይ፣ ነገር ግን እሱ ከሁሉም በላይ ነው። ሱብሓነላህ። ኢዘን ማ አድሪ ከየትኛው እንደተረዱት ማለት ነው። አቡ ዳውድ ጥያሊሲ ሱፊያን እንደዚሁ ወሹዕባ ወሐማድ እብኑ ዘይድ ወሐማድ እብኑ ሰለማ ትላልቅ ዓሊሞች ሁሉ ይሄ የተናገሩት ነው። ዩእሚኑነ ቢማ ዘከረው ላሁ ፊ ኪታቢ ወላ የስአሉነ ቢከይፋ። ሱብሓነላህ። አብዱላህ ብኑ ልሙባረክ ተጠየቁ ይባላል። ሱኢለ አብዱላህ ብኑ ልሙባረክ ቢመን አሪፉ ረበና ጌታችንን እንዴት ነው የምናውቀው ብለው ተጠየቁ። ቃለ ቢአነሁ ዐለል ዐርሽ እርሱ ከዐርሽ በላይ ነው ብለን ነው የምናውቀው። ባኢኑ ምን ኸልቅህ ከፍጡራኑም የተለየ ብለን ነው ብለው ኢማሙ ጣሐዊ ተናገሩ። ይህንን ኢማሙ ልበይሐቂ አልአስማ ወሲፋት ላይ 427 አካባቢ ላይ ነው መሰለኝ ኢማሙ ጣሐዊ አፍወን ኢማሙ ልበይሐቂ ጠቅሰውታል ማለት ነው። ግን በጣም የሚገርማችሁ ነገር وتعالى عن الاركان والاعضاء ميلو دمو الله سبحانه وتعالى اجندللو على عبد الله الهرري يمياسايناو على بتام يغرماچوالكو ارسو بمجمريا لا يارط امام الطحاوي يسستن علموچ عقيده يمانصبارق بيتي هو له صحاف نو ابو حنيفه ابو يوسف محمد بن الحسن الشيباني نزلو ኢማም አቡ ሐኒፋ ምንድን ነው ያሉት ከተባለ ሸቁል አክበር ላይ በቀጥታ ያሉት ማለት ነው ለሁ የዱን ለአላህ እጆች አለው እጅ ያለው ወወጅሁን ፊትም አለው ወነፍሱን ነፍስም አለው ከማ ዘከረ ተዓላ ፊል ቁርአን ሚን ዚክር ልየዲ ወልወጅሂ ወነፍሲ ነፍስ አለይ ብሎ ወጅህ አለይ ብሎ የድ አለይ ብሎ እንደተናገረ ሁሉ አለው አሉ። ፈሁወ ለሁ ሲፈቱን ቢላ ከይፊን ስብሓናላህ። ከይፍያውን ባናውቀውም ይህ የተረጋገጠ ነው ካሉ በኋላ ወላ ዩቋሉ ኢነ የደሁ ቁድረቱሁ አሉ። እንደ አህባሾች አተረጓጎም የዱ ቁድራው ነው አይባልም፣ ወኒዕመቱሁ ጸጋውም ነው አይባልም። ሊአነ ፊህ ኢብጣል ሲፈቲ ወሁ ቀውሉ አህል ልቀደሪ ወልኢዕትዛል ከኢማሙ ሙላ ዓሊ ቃሪ ከ36 ከ38 ሸርዐ ፊቁል አክበር ላይ ገልጸውታል ማለት ነው። ኢማሙ ጣሐዊ ረሂመሁላህ ኢዘን አብዱላህ አልሀረሪ ለሚለው ነገር እስትቃ ማድረግ አያስፈልግም ማለት ነው። ያኒ ይሄ ኢማም ጣሐ ረሂመሁላህ ዩስቢት ያን ኩለ ሸይ ኢንሻአላህ ከዚ በበለጠ ሙሒጡን ቢኩል ሸይን ወፈውቀሁ የሚለው ላይ በዚ ዙሪያ ላይ ማብራሪያ ይሰጣል። በመለጠቅ ምን ይላሉ ኢማም ጣሐ ረሂመሁላህ? ወልሚዕራጁ ሐቁን። ሚዕራጅ ማለት ምንድን ነው? ሙሽተቁ ምን አልዑሩጂ አይ አለት ለቲ ዩዕረጁ ፊሃ አይ ዩስዓዱ። የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም ከበይተል መቅዲስ ወደ አላህ ስብሓነ ወተዓላ ወደ ዓርሽ ጉዞ ማድረጋቸው ሐቁን፣ እኛ አህለ ሱና ወልጀማዓዎች እውነት ነው ብለን ነው የምናምነው። ወዑሪጀ ቢሸኽሲሂ ሰለላሁ ዐለይሂ ወአሊሂ ወሰለም፣ በቀጥታ የአላህ መልእክተኛ ከነ አካላቸው ከነ ህይወታቸው ወደ ላይ ወጥተዋል። ኢለ ሰማ ወደ ሰማይ ثم الى حيث شاء الله من العلا الله እስከፈለገበት ድረስ ወደ ላይ ሄደዋል ማለት ነው። واكرمه الله بما شاء الله በፈለገው ነገርም ላይ ደግሞ ጸጋንና ልዕልናና ክብርም ሰጧቸዋል። واوحى اليه ما اوحى የገለጸላቸውንም ይወሂ ራእይም ወህ አድርጎላቸዋል አሉ ኢማሙ ጣሂብ ረሂመሁላህ። ኢስራኡ ቅሳው በጣም ይዘዝማል። ኢነሁ ኡስሪየ ቢጀሰዲሂ ሶለላሁ ዐለይሂ ወሰለም ፊል የቅበቲ ሚነል መስጂድ ልሐራሚ ኢለል መስጂድ ልአቅሳ። በመጀመሪያ ከመስጂድ ልሐራም ከመካ ወደ መስጂድ ልአቅሳ ነው የሄዱት የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም። ራኪበን ዐለል ቡራቅ፣ ቡራቅ በሚባለው ራክ በሱ ላይ ወጥተው ነው የአላህ መልእክተኛ ሶሕበተ ጅብሪል ዐለይሂ ሰላም። ፈነዘለ ሁናከ እዛ ቤተ መቅዲስ ከወረዱ በኋላ የአላህ መልእክተኛ ከዛ ነው እንደገና ወደ ዓርሽ የሄዱት ሶለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም። ከዛ ቤተ መቅዲስ መስሩ አልዑለማ ቃሉ አስሩ ምን እክትያሪ ላይ ተባረከ ወተዓላ ቤተ መቅዲስ የአካባቢ የነቢያቶች መፈልፈያ የነበረ ስለነበረ ከዛ አራደ አላሁ ተባረከ ወተዓላ ሊዩሪየሁ ሚን አያቲሂ ፊ ሃዛ ልመካን ልሙባረክ፣ እዚህ የተከበረ ቦታ ላይ ተአምሩን ሊያሳያቸው ስለፈለገ። ወልአምሩ ሳኒ፣ በሁለተኛ ደረጃ አነ አላህ ተባረከ ወተዓላ አራደ ቢሃዚህ ልእስራ ረብጡ ልመስጂድ ልዓዚም አልመስጂድ ልአቅሳ ቢልመስጂድ ልሐራም። ይህ ኡማ ከመስጂድ ልአቅሳ ማለት የተነጠለ ኡማ አይደለም። ላ ትሸዱ ሪሓሉ ኢላ ثلاث ኢላ ኢላ ثلاث መሳጅድ ሲሉ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሶስቶቹ መሳጅዶች መካከል እርሱ አንዱ ነው። ነስአሉ አላህ ተባረከ ወተዓላ አዩንቂዘሁ ምን አልየሁድ፣ አላህ ከይሁዶች ነጻ እንዲያወጣው አላህን ሱብሓነሁ ወተዓላ እንማጸናለን ማለት ነው። መስጂድ አልአቅሳ ሱብሓነላህ። ثم عرج به من بيت المقدس تلك الليله الى سماء الدنيا، كذا نو الله مكي صلى الله عليه وسلم كبيت المقدس اسك سماء الدنيا درس هدو ودلاي معناتنو. فاستفتح له جبريل اندي كفت لاچو ايق جبريل عليه السلام، ففتح له فراى هناك ادم عليه السلام. سبحان الله. كذا آدم عليه السلام من أيوال ابن القيم رحمه الله زاد المعاد يبالو في هذه خير العباد يبالو مسارات شلي بس تقصى عند التناقرود. فسلم عليه كزام السلام عليكم على تشونا فرحب به ورد عليه السلام إلى آخر ذلك. المهم ساعته سلات ترى بمجر الرشاد رجاء من دي النبري هونو ማለት አምስት يعني በሰላቱ ላይ ተረዱድ ከተከሰተ በኋላ ወሳኙን ነገር ለጥቀስላችሁና موسى عليه السلام فقال بما أمرت من الله عززه بلو طيق واتشو، فقال بخمسين صلاة واتشو بك أنست أمسا جزين بيسجدو. فقال إن أمتك لا تطيق ذلك، أمتك تشيهن أي تشلم، ارجع إلى ربك فاسأله التخفيف. جيت هذا اندي تعمل سنة اندي أكاله طيق واتشو نبي الله موسى عليه السلام. فالتفت الى جبريل كانه يستشيره في ذلك لما لسن بلو ودي جبريل عندما ما كان ودي جبريل زور سيلو فاشار اي نعم او الله ان طيق علاچو ان شئت كفلك. فعلى به جبريل ودلا ابراچ جبريل ودلا حتى اتى به الجبار تبارك وتعالى. سبحان الله. الله سبحانه وتعالى قاس كدر رسول درس وهو في مكانه. الله سبحانه وتعالى لبت موت على يهونه. ايه بخاري قط تاقل على سنو ايه مالتنا. سبحان الله. يا الله كعرش بلا إلى مهون لمن له عقل سليم لمن له ذوق سليم لون كوان القرآن إن حديث وقت هذا لم تككل إني أمر يا الله سهولو يهين سمتو النزس ما تككل إني عاكيدا الله عرش كعرش بلا مهون يترات ترنتا لهون أي شيء من البر مالتنا. أنا بتأم بزنو طبعا هي الله سبحانه وتعالى بزو حديثه قالوا بزوري علي نغير كن الله سبحانه وتعالى اشار هذا القول سبحان الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى سري الله سبحانه وتعالى مدززوري علي اشاره يادرجنا طبعا لطيقنا ملس بوتا كفته بنتو يشالوا لا تمرتاتين يقطر شويه ساعته زاري تنش من المسجد يلا والحوض الذي أكرمه الله تعالى به الله سبحانه وتعالى حوض بلو مالت لالله متى صلى الله عليه وسلم يتسطى نو السو الذي يحوض مبالو أكرمه الله تعالى به الله بس مكنيات لنبي صلى الله عليه وسلم كبر يسطعته غياثا لأمته الله نبي صلى الله عليه وسلم أمة لم تبع برسيله يسطعته حوض حق أولتنا وبذننا من أدلنا أهل السنة والجماعة وشالوا سبحان الله. العلماء يقولون الأحاديث الواردة في ذكر الحوض تبلغ حد التواتر مالت رواها الصحاب سلاسة منا من النور الصحاب يتواتروا تال مالتنا الإمام ابن كثير رحمه الله بصفات بتأمزر زرعوا تال كنزا مكاكل يا الله متى صلى الله عليه وآله وسلم يتنقرتنا مالتنا من قالوا ايه حوض يبالوا النجر سيناجروا الله متى صلى الله عليه وسلم من قالوا سلسوا شرح سيادر قمال صلى الله عليه وسلم انما بين طرفيه قالوا بطرفنا بطرف مكاكل ما بين صنعاء ومكة بمكانا بصنعاء مكاكل يهونا على نرزمته وإن عنيته سبحان الله يمتطابتك او بذاته اكثر من نجوم السماء كسماء كواكب يبزانو وفي روايه ان فيه من الابارك يمتطابت كاس بذاته كعدد نجوم السماء قالوا اللهم لك تنعم سبحان الله بل الى حديث لي الله متى صلى الله عليه وسلم من قالوا ليريدن علي ناس من اصحاب الحوض قالوا اني كم اوقعتشو يقولوا سويتشي كبال دروتشم مالب بحالا كترددوت مالب نسأل الله السلامة والعافية حوض لتتو يمتعلو سبحان الله حتى إذا عرفتهم من يأوأكوا تشوغن ان دايك أربون يتدرقالو فأقولوا صيحابي بال دروتشال نبرو منه فيقولوا لا تدري ما أحدث بعدك كانت بحالا من اندسر وانتا التوكم سبحان الله العظيم يمن يملك تال وهذا يدل يبدع عن كبادنت على مثال احباشوچ اندز بدعاتن حسنا منامنال بطن كبادنو انك لا تدري ما احدث بعدك سبحان الله وفي روايه فيقول انهم من امتي الناس امتوچ ادلو ملي فيقال انك لا تدري ما احدث بعدك كانت بولا من اندامت وانت من اوقالها فإنهم بدلوا وغيروا معناتنا يا راسا تشون كوي تكبر بس لما الناس مما يكاتتوا هلو زوستنا مما يتشمروا يا الله متى صلى الله عليه وسلم كالفوا بوالا تشمر الله بلو سلمنا لي يمكراكر هلو الزبوت علي موفق عدل لما لنو الله يتبك أننا إمام أحمد وارد حديثة لي يا الله متى صلى الله عليه وسلم عنده زي وحي في ورد الله تشومنا له قال رسول الله صلى الله عليه وسلم إنه نزلت علي أنيفا سورة አላህ እኮ አንድን የቁርአን ምዕራፍ አወረደልኝ። አሁን ካሉ በኋላ ፈቀራ ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሒም ኢና አዕጠይና ከልከውሰራ ሱብሓነላህ ፈኢነሁ አልኩፋር ሙሽሪኩ ቁረይሽ ለማ ማተ የአላህ ነቢ ሰለላሁ ዐለይሂ ወሰለም ልጁ ሲሞትባቸው ምናሉ? ኢነሁ አብተራር አንድኛው ዘረ ቆራጣ ነው አሉ እነሱ። ከዛም ተስሊየተ ለነቢዩ ሰለላሁ ዐለይሂ ወሰለም ተስቢረን ለው የአላህ መልክ ሰለላሁ ዐለይሂ ወሰለም ምን አላቸው? ኢነ አዕጠይና ከልከውሰር አላቸው። ለአንተ እኮ ከውሰርን ሰጠነ የምትባን የቁርአን አንቀጽ እስከ መጨረሻው ካነበቡ በኋላ ምን አሉ? ሀል ተድሩነ መልከውሰር ከውሰር ማለት ምን እንደሆነ ታውቃላችሁ? አሉ የአላህ መልክ ሰለላሁ ዐለይሂ ወሰለም። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ነው የሚያውቀው አሉ። ቃለ هو نهر اعطانيه ربي عز وجل في الجنه الجنه استدعيني لجسني هنا ونزنا وعلو سبحان الله عليه خير كثير رسول الله بزي ونطرو نغروتش አሉበት تريد عليه امتي يوم القيامه يقامه كان امتوچ اللي تطور سو زند يساتفعلو አሉ። انيته عدد الكواكب يكواكب تنبذات يحل نو يمتجعو بذات سبحان الله انا ይህን ያህል ነው። በጣም የሚያረካና በጣም ደስ የሚል ነው ማለት ነው። ከበረዶ የቀዘቀዘ ከወተት የነጻ ከማር የጣፈጠ ካሉ በኋላ መንሸሪ በሚንሁ ሸርባ አሉ። እንደ አንድ ጊዜ ትንሽ ቀመስ ያደረገ ስር ሁሉ ላይህመኡ ባዕደሀ አበዳ ከዛ በኋላ ውሃ ጥም የሚባል ነገር አይከሰትበትም። እንደው ለእርካታ ሲል ይጠጣል እንጂ እንደው ለደስታ ሲል ይጠጣዋል እንጂ ማለት ነው። በጣም ይገርማችኋል። በቢድዓ ላይ የሚሳተፍ ሰው ይሄን ጸጋ ያገኝም። አላህ ይጠብቀን። ሱብሃንአላህ። ደስ ማለቱ ራሱ አሸዱ በያብ ሚነ ለበን ወአብረዱ ሚነ ሰልጅ ወአህላ ሚነ ልዓሰል ወአጥየቡ ሪሐን ሚነ ልምስክ ወሆ ፊ ጋየት ልኢትሳዕ ይጠበናል ብለን ሱብሃንአላህ። بليل رواية أنه كل ما شرب منه وهو في زيادة واتساع فطر نشبة التقطر دمو يتأمرنا يسفان أمي دوارو سبحان الله فضل الله لا تستغرب من فضل الله كالله فضله هلو عيركم لا الله كاللانو نقرقن يهن ينسقع عوكو يمقوا قواسونا سبحان الله بزه بتلك النقر للدنيا سلبادين وزوري علي يميتالل بتعملوا ميجرمو سبحان الله العظيم. كذا من الله كان صلى الله عليه وآله وسلم سيناقروا إن لكل نبي حوضا لجان لان دوتشو نبياتوش يجراساتشو هنا حوضا لاتشو كاربو هلا وإن حوض نبي يليلا ويا رسول صلى الله عليه وسلم قل أعظمها واجلها واكثرها واردا سبحان الله جعلنا الله منهم بفضل الله سبحانه وتعالى كنرسو الله يادرقن ان يزارون تمرت ان شاء الله بعزب بنقوم ان شاء الله ساعته طياقه كاله لطياقه انا ملس كفتنا درقنا بعزب بنقوم ان شاء الله سنتنيا نطب لاي مسلاچو ما شاء الله 51ኛው ላይ ነን ማለት ነው ያለነው ان شاء الله الله تادرسننا يا الله فقادو كهونه ነገ ከ51ኛው ወሸፋዓቱ ለት ይደኸራ الله يمي ከዛ እናነሳለን። ብዙ ተማር አሁን 51 ነው መጽሐፍ የሚያውቀው ግን 134 ምዕራፍ ነው ያለው። በጣም ጥሩ ሆደናል ان شاء الله جزاكم الله خير الله الرحمن الرحيم اختي في الله جزاك الله خير وبارك الله فيك. عبد الله الهرري يهن نغغر يا درجو طهناجي يبارني بارلمان توكواتاتشو يزبسو بنبربت حفلة لاي سيناغر سري بدعة حسنة اسكبو مكنياتهم نش اللي الله ملك تنيا يهن نغر تغبروت ويم خلفاؤك عدرقوت بميبالو لي نص اللم جن مسلموك ملكام نغلوك جمتوت مسرات سلم يشلو بدعة حسنة ميبالا لالو على عبد الله الهرري اما صحافهم لي طبعا كنش كبدل الشيخ لما لك እሱን ከዛ በኋላ ምን አለ በመቀጠልም يحيى بن عمار هتنا بدعة حسنة دالة ما سرجع سيارك اني لما ندو هالقباين درو درو سيلو ينبروت جمع القرآن لا ينبر استرلال ميارقوت با الله ملك تنيا قزي قرآن جمع التدرقم بابو بكر النابع عثمان قزي نو جمع يتدرقو اني عندو احباش ويني عبد الله الهرتك التاي ندزب لوت ايكو ينبر هون هون هنن ده بدعة حسنة ما سرجع رقو يا متوتم من الكوت عبقوتي هو يا الكوت يهنن أحباش قاسن واي الله إذا عندي ستقولوا عادر قولة يا جماعة الخير إنا لله وإنا إليه راجعون يعتقد أن القرآن ليس بكلام الله كذابوها لا من الكوت بدعا يمبالو نقركو أصلا هو الشيء الذي أو المعتقد أو العمل الذي لم يصدر عن رسول الله صلى الله عليه وآله وسلم ولا عن صحابته ولم يكن معروفا في زمنه يا الله ملكتني أن صحابه وش سيسوي يعني نبرانو سلز بابو بكر جزي كنا بعثمان جزي تسرى إن كان لبي دعة حسنة ما سر الجالي هون كرتوا لم من باب السنة يقبل لمن يا الله متي صلى الله عليه وسلم عليكم بسنتي وسنة الخلفاء الأربعة المهديين من بعدي قالوا بوالا عدوا عليها بالنواجزالو بالنزبارات تلك خلفاء عشرين من السرى نقر بك أن تعطيتشو نكساتشو يا زوسيلو كناية عن شدة التمسك بها مالنا بدن بادر قاتشو يا زو ودوها لان داتلو لما لتنو سلزي بدا عمي بالو وستدكات تتايتشنم ليلا ماسر الجامتا بيت ايكو على ما تعمل بار بوالا تندالتشو يوتيوب لاي عبد الله العرري من سلسل موت محدث يحيى بن عمار كسرة بنجرتشلي كسرة نومي بالو كسرة عيب بالم كسرة مالت ياجر سمنا وين إيران إن سيستداد درو ينبرو ينجز تاتوش سمنا بر لك هيرك أنا شرع عون نجاش إن دمي بال كسرة نومي بالو الزلاي من على سبحان الله بتأمي جر ما تشال أن عبد الله الهرري لم يفرق بين البدعة اللغوية والبدعة الشرعية السمن عليه فتحة كسرة بما يدرجوت يحيى بن عمار ناتشو طرو إلهامنو طرو ملكتنو سويتشن دي معروبت طرو زيدينو عالو قلتنو سلزهم بدعة حسنة ملتهم من تسكت رقاقت أدرس ادي اللي ما تأمر انشي لعلنو من يترك الادلم يه بدعة وستعيقبا مأصر لك ببالتوك اندن من الناس تمرات شو هاي نتنو لمس علي عبد الله ابن امي مكتوم النبي لا الله متيا صلى الله عليه وسلم لا يوقت توازان يادر قنبر يمن مارنا يما استمارن زيدي بالوسائل المتاحة نونجي دينا هم بنا يكرفا ازان النادر قالن ايه هاي نت مالتنو دين من دينو بداع مالتكو لك لمس علي يا مسلم وتعيد سوست عيد نيالله شو عندنا عيد الفطر هولتنا عيد الأضحى سوستنيا عيد الجمعة عرادتنيا عيد ما امتعت يهنو بدعا ميبالو دلا يمتشمر نقر وين ما لا أصل له في الدين دلا مسارك يلو النقر نددنا برقو ما امتعتنو زلا يا أهل السنة والجماعة من دنو عاكدو أم لهم شركاء على الله بفيت لأن السبالي أنت على تشونه شرعوا لهم من الدين على كحيمانوت دنقاقيني ستواتشو ما لم يأذن به الله الله فكاد يالستاون عصبوت يا الله ملكتين يالسروتم صحابو التوال سروتم أئمة الأربعة سروتم انيكو اندقنا ليلا يهي قدروا لنا ملكا ميوانا ربي ساستكاكر من دينو ميوانو استدراكنا على الله ورسوله با اللهنا بملكتين يولاي الرمات اندماك هادنو إمام مالك من قالوا من أحدث في الدين بدعة يراها حسنة قالوا سبحان الله بدل ملكا من أبرو بنبي زمن يالنبرو عدس عبادة بدعة حسنة ملكا منه فكأنه قال أن الرسول صلى الله عليه وسلم خان الرسالة ملك تنيو سبحان الله يتلاكت النقر بأمولو ملك تنيون كجوال لندى مالتنا المكتر على إمام مالك إمام أهل السنة إمام دار الهجرة النبوية رحمه الله الساتشون جزي بلوان ليلو موليد بتملكة تستيل انقرش علمات من اندالو ሰለፎች ምን አሉ? ሱኢለ ጡርጡሺዩ ረሂመሁላህ ጀመል ላይ ነው የተጠቀሰው። የሻፍዒዎች ኪታብ ነው። አብዱላህ አልሐረሪም ሻፍዒ ነው ብሎ ያምናል። እዛ ላይ ነው ሐሽየቱል ጀመል ነው ፍቱሐቱል ኢላሂያ የሚባለው እሱ ሐሻ ላይ ነው ይሄ የተጠቀሰው። የመሐሊ ሸርሕ ማለት የተፍሲር ቁርአን ሱኢለ ጡርጡሺዩ ረሂመሁላህ አናስ የጅተሚዑነ ፊል መስጂድ ሰዎች በመስጂድ ላይ ይሰበሰባሉ አሏቸው። ويقرؤون سيرة رسول الله يا الله ملك تنعم يهو التاريخ يجنز عزبو البتال ويحضرون شيئا قليلا يأكلونه يمين مجابوت انه نشتنش نقري عمت عالو سيرو عجو من الامام الطرطشي مذهب الصوفية بطالة وجهالة وبلالة بطالة تحست كمت كمن قدروا التعالو تنى وما الاسلام الا كتاب الله እስልምና ብሎ ማለት እስልምና ብሎ ማለት የአላህና የመልእክተኛው ቃል ብቻ ነው አሉ። ሱብሃንአላህ አልዓዚም ይገርማል። ይሄ የኢየሱስ አፍካር አይደለም ይሄን ነገር የከለከለው። نحن نقول نكتفي من ابو عبد الله ابن مسعود رحمه الله اتبعوا قالوا نبيون تكتلوا سبحان الله ولا تبتدعوا عدس النجر اتفطروا فقد كفيتم سبحان الله تشريع حق ماوطات يميبال النجر الله بقطواچو الله قال الله تعالى في سوره المائده انقص 3 لا يسناجر اليوم اكملت لكم دينكم ماله لان انت هيمانوتاچون والله لاچو على لان انت اميجرم النجر ان الدين عند الله الاسلام ما ادل اضاف الدين الى الصحابه زبوت عليهم هيمانوتاچو مولتوال اذا كمل الشيء عندي نجر كم ولا سبحان الله لا يخلو المزيد يا يمتشمرو نجر يا جلم بين امرين بهلك نجر لا ينو ميوانو الله ديناچو ملچالو بلا ادلم اما يفسد الشيء الصافي وينصه النجر يبكلان واما ينحدر من فوق وين كلا ودتاچ رغفان سلاذ تچماري نجر بوتا يلوم ولهذا يا الله ملك يا صلى الله عليه وسلم منالو سيناجرو بطان يجرمالكو الله ብዙ ጊዜ ሲናገሩ አላህ ተሰለላሁ ዐለይሂ ወሰለም من عمل عملا نالو ማንንም ተግባር የተገበረ ليس عليه امرنا የኔቲን ያተዛዝ የለለበት فهو رد አይመርዱዱ عمله አሉ። من احدث في امرنا هذا አሉ ደም በሌላ ሐዲስ የኛ ሱህ ሙስሊም አወሩት ነው የትኛውንም ነገር ያመጣ አሉ አላህ ተሰለላሁ ዐለይሂ ወሰለም في امرنا هذا ملك دين ما ليس منه فهو رد አይመርዱዱ عليه عمله ተግባሩ በርሱ ላይ يتملسنه وعلو سبحان الله بطعم يجرم عجوه لكم مجنة مولد يتجمّره معنى مولد يجمّره يمي لو انت اياك ملس المسادين بطعم هين مواقف اللي قاله أول من أحدث المولد مولد بمجمّر عجيزي يجمّر تنّم عنا عجوه كتباله هم الشيعة الرافضة شعة وشن عجوهكو الموالد الستة بلو ስድስት መውሊዶች ብለው ጀመሩ። ምን አሉት? አንደኛው የረሱል ሰለላሁ ዐለይሂ ወሰለም መውሊድ፣ የዓሊ መውሊድ፣ የሁሴን መውሊድ፣ የፋጢማ መውሊድ፣ እንደዚሁ ደግሞ አልሙንተሲር አብዱን እንደዚህ ይያሉ። ስድስት መውሊድ ይጀምሩ፣ የሐሰን መውሊድና የሁሴን መውሊድ ይያሉ። እነሱ ናቸው የጀመሩት። ከዛም መልኩ ኢብሪል ክርስቲያኖች በኢየሱስ ልደት ስለሚሰበሰቡ እኛም ሙስሊሞች መሰብሰብ አለብን አለና ከሻአ ከስድስቱ መካከል አንዷን ለጥሎ ወሰደ። ነሰአላሁ ሰላመተ ወልዓፊያ። ኢዘ ሙስሊሞች ይሄን ነገር በፍጹም ያውቁትም ነበር ማለት ነው። ሻአና ራፊዳ ሱብሃንአላህ ኢማሙ ሻፊዒ ይሄን አስመልክተው እንዲህ አሉት። እንደው በጣም መልካም ነገር አሉ ሲጠየቁ ሱብሃንአላህ ኢላ ሻአ አንድ ነገር በጣም ያሳዝነኛል አሉ። በጣም ይገርማችኋል። مما احدثته الزنادقه في بغداد قالوا عراق لاي كالله يوتو زنديقوچي حديث يمطط نجر الله يسمونه الحدود بطعم دس ميلاچو يميفكوبت ليلا نجر يميونوبت سبحان الله ليشغلوا به الناس سوتين قالوا اشتغال يارغوبت عن كتاب الله وعن سنه رسول الله صلى الله عليه واله وصحبه وسلم اجمعين አልሚን በመውሊድ ዙሪያ ላይ ደሊሎችን እስጥቅሶ አለማድረግ ሰዓቱ አይፈቅድልኝም። በዚህ ዙሪያ ላይ ግን እህቴ እኔ የምመክርሽ አንቺ የቁርአንና የሐዲስ ብቃት ወቀት ካለሽ የአርደ ላ ልሀረሪን ካሴት ብትመለከች መልስ ለመስጠት እነሱ እንዲህ ይላሉ ብለሽ ለስቲሻድ መልስ ብትመለከች ጥሩ ነው። የቁርአንና የሐዲስ እውቀት ከሌለሽ ግን ሹብሃ ሊያመጣብሽ ስለሚችል የእሱን ካሴት እንዳትመለከች ጋብዝሻለሁ ነው። ምክንያቱም ወደ ቢዳ አጀር ያደርግሻል። የአብዱላህ ላረድን ካሴት እዛው ከበስተጀርባው ላይ ለምሳሌ ይህን ስለ መውሊድ የተናገርበት ዩቲዩብ ላይ ሲናገር እንደውም በአንድ የተያያዘ መስሎኛል። አንድ ሐጂ ከሊል አልሒታኒ የሚባለው ሰውዬ እንደዚህ ረሱል ሰለላሁ ዐለይሂ ወሰለም እንዴት ቀብር እንደዘየረ ማብሮ ተናግሯል። እንግዲህ ይፈክሩነ ቢሃዘል አቅል ያ ጀማዓት አልኸይር፣ በዛ አይነት አእምሮ ነው የሚያስቡት። አሁን እኛን የሚያስጨፈጭፉንና የሚያስገድሉን ወልአምሩ ሳኒ፣ ሌላው አህባሾች ጋር ያለው እህቴ፣ ይሄ ብቻ አይደለም። እነርሱ ምንጊዜም ተራው የእሱ ተከታይ አይገባውም። ይህም ነገር ካፊሮች ጋር እጅና ጓንት ናቸው። ኢትዮጵያ ላይ ያለው ብቻ በቂ ምክንያት ነው ይሄ። አሁን ለምሳሌ አህባሾችን ነካ ማድረግ አይቻልም። እነሱ ሀልሁም ሱብሃነላህ አልዓዚም፣ እኔ ምን ልበላችሁ ወላሂ ያ ጀማዓት አልኸይር፣ አበደን አብዱላህ አልሀረሪ ጀምዕየቱ ልመሻሪዕ አልኸይርያ የሚባለውን ጀምዕየቱ ልመሻሪዕ አሸርያ ብሎ ትናንትና አንድ ወንድም የጻፈው ትክክል ነው። ጀምዕየቱ ልመሻሪዕ አሸርያ ነው፣ ግን እንዲታወቅ ስለምፈልግ ነው ኸይርያ ምለው እንጂ ነው። ያ ከተመሰረተ ጀምሮ ልብናን ላይ እስካሁን ድረስ ሙስሊሞች እየተቀጠቀጡ ነው። ኢትዮጵያ ላይ ያለው ኸይሩ ደሊል አላ ዛሊክ፣ እኛ ስንገደል እነሱ ቤተ መንግስት ይገባሉ፣ እኛ ስንገደል እነሱ በቀበሌ ምርጫ ይደረግላቸዋል፣ እኛ ስንገደል እነሱ የመጅልስን ይቆጣጠሩታል። ለምንድን ነው? ባህሪያቸው አበደን ካፊር ጋር ናቸው እነሱ። ነስአ ላ ሰላመት ወላፊ ላኪን አላህ የቁል ሙሐመዱን ረሱሉላህ ወለዚነ አመኑ ማዐሁ አሽዳኡ ዐለ ልኩፋር ሩሐማኡ በይነሁም ማለት ሱብሓነላህ። በሌላ የቁርአን አንቀጽ ምን አለ? ስለ ሙእሚኖቹ ሲናገሩ አዕዘትን አለል ካፊሪን አሉ፣ በካፊሮች ላይ ብርቱ፣ በካሃዲዎች ላይ አዚለትን አለል ሙእሚኒን፣ ለሙእሚኖች ለዛባ። አድናን አጠራበሉ ሲ ምን እንዳለ ልንገራችሁ። ወላሂ በግልጽ ቢሶውት ሱራ በቴሌቪዥን ቀርቦ አልጀማዓቱ ልእስላሚያ፣ ሁሉም የሙስሊም ቡድን ታሪኩሃ አስወድ አለ። ወላ አዑዙ ቢላህ አመለሁ ላሁ ቢዓድልህ፣ አላህ በፍትህ ደሞዙን እንዲከፍለው እንጠይቃለን። ሁሉም የእስልምና ቡድኖች አለ ታሪካቸው ጨለማ ነው አለ አብዱላህ አልሀረሪ። ከዛሬ 40 ዓመት ወዲህ መጥቶ የመሰረተው ብቻ እንጂ ማለት ነው። እና እህታችን ሌላም ከአብዱላህ አልሀረሪ የሰማሽው ነጥብ ካለ ማለት እሷን ብታስቀድሟትና ጥያቄው ከተመለሰላትን ብትናገር በጣም ደስተኛ ነኝ ግን እናም ሌላም ጥያቄ ካለ ለእሱ አድል ብትሰጧት ጥሩ ነው። ምክንያቱም የእሱን ካሴት አዳምጣ ከሆነ ሌላ ሹብሃ እንዳይኖራት። ጀዛኩም ላሁ ኸይር ማይክ ፍሪ። አሰላሙ አለይኩም። ሰላሙ አለይኩም። ጀዛከላ ልባባ አስቀደምኩሽን ኡስታዝ ጀዛከላ በመልሰህልኛል። ሶሪ ያኔ ሶሪ አጀማ ሶሪ አጀማ ሶሪ በጣም ይቅርታ አጀማ። ያ በጣም አይቼዋለሁኝ ብዙ ካሴቶች ዩቱብ ላይ ያሉት እንትን ነው በአረበኛ ስለሆኑ ከብደውኝ ነበረ። ይሄኛው ግን በአማርኛ ትራንስሌት የሆነ ስለነበረ ነው ያቀረ እንትን ያልኩት የጠየኩት እና ያ መልሰውልኛል። በጣም ደስ የሚል በሚል ሁኔታ ነው መልሰው እንጂ ዛ ፍላፋ ይፋ ማክ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓት አልኸይር ደህና ናችሁ ወይ? ኡስታዝ ጀዛኩሙላሁ ኸይራ፣ አላህ ኸይር ጀዛ ይክፈሎት፣ ባረከላሁ ፊኩም። ኡስታዝ የኔ ጥያቄ የትናንቱ ደርሳችን ላይ በተመለከተ ትንሽ ጊዜ ጠቦ ነው ያልጠየቅኩት። ትናንት ሲያስተምሩን አህባሾች እንደ ደሊል አድርገው የሚጠቀሙትን አለም ተረከይፈ ፈዓለ ረቡከ ቢአስሃቢል ፊል ብለውን ትንሽ ጠቆም አድርገውን ነበር። እና አላሁ ጀለ ወአላ ረሱልን ሰለላሁ ዐለይሂ ወሰለም ከዚህ ሌላ ቁርአን ላይ እሳቸው ያላዩትን ነገር አለም ተረ ብሎ ያናገራቸው ሌላ ለእኛ ደሊል የሚሆነን ለእኛ እነሱን መመለሻ የእኛ ቡርሃን የሚሆነን ነገር እንዲጠቁሙንና ሁለተኛው ደግሞ ጥያቄ ኢልመል ከላምን በሚመለከት ይሆናል ኢንሻአላህ። በሐዲስ ላይ እንደመጣልን ያው ጥያቄ አታብዙ፣ ከዚህ በፊት የጠፉ ህዝቦች አንቢያቸው ላይ ጥያቄ በማብዛት ነው ብለው ሐዲስ ላይ መጥቷል። ቁርአን ላይ ደግሞ ማታውቁትን ነገር ጠይቁ ይላል እና ኢንሻአላህ ጥያቄ ስንጠይቅ ያው የሆነ ድንበር ያለው ነገር አለ። መጠየቅ የሌለብን ጥያቄዎችን የነዚህን ሸርጦች ቢያብራሩልን፣ ጥያቄ መጠየቅ የማይገቡን ጥያቄዎች ምን ምንድን ናቸው፣ እነዚህ ነገሮች ወደፊትም ዑለማዎቻችን ኡስታዞቻችንን ስንጠይቅ መጠየቅ የሌለብን ነገር እነዛ ጥያቄዎች ናቸው ወይ ወደ ኢልመል ከላም የሚወስዱን፣ ይህንን ትንሽ ቢያብራሩልኝ። ባረከላሁ ፊኩም ኸይር ጀዛ አላህ ይክፈላችሁ። ብስምላህ ረህማን ረሒም። የመጀመሪያ የወንድማችን ጥያቄ የነበረው ሙዕተዚላዎች የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አነጋገር ሰተረውነ ረበኩም ጌታችሁን ታያላችሁ ሲሉ ቢማዕና ተዕለሙነ ታውቃላችሁ ማለታቸው ነው። የዚህም ማስረጃው ቀውሉላሂ ተባረከ ወተዓላ አላህ ስብሓነሁ ወተዓላ ማለቱ ነው። ምን አለ አላህ ስብሓነሁ ወተዓላ ሲናገር አለም ተረ ከይፈ ፈዓለ ረቡከ ቢአስሓብ ልፊል ብለዋል። አለም ተዕለም ማለት ስለሆነ እዚህም ላይ በዛ መልኩ ነው መተርጎም ያለበት ብለው ይከራከራሉ ሙዕተዚላዎች ማለት ነው። እናም ለእነርሱ እንዴት ብለን ነው ግን ለእነዚህ መልስ የምንሰጣቸው በሚለው ዙሪያ ላይ እና ይህንንም ተረውነ ረበኩም ከማ ተረውነ ሸምሰ ፊ ዘሂረት ለይሰ ዱነሃ ሰሓብ ያሉት የአቡ ሰዒድ አልኹድሪ ሐዲስም ልክ ፀሐን እንደምትመለከቱ ሁሉ ካለ ዳመና አላህን ታውታላችሁ የሚለውን ሩእያ የሚባለውን ሩእያ ነዘርያ ነው የሚለውን እንዴት ነው በሌላ ቁርአን አንቀጽ ላይ የመጣው ነው። በአንደኛ ደረጃ ውጁሁ የውመኢዚን አላላህ የዛን ቀን ፊቶች ናዚራ በንጽብራቅ የተሞሉ ናቸው። ኢላ ረቢሃ ናዚራ ወደ ጌታቸውም የሚመለከቱ ሲሆኑ የሚለው የቁርአን አንቀጽ ይሄ ዳህድ ያደርገዋል ማለት ነው የነሱን ሁጃ። ነገር ግን ምንድነው ጥያቄው? ሩእያ የሚባለው ብዙ አይነት ትርጉም ነው ያለው ማለት ነው። ግልጽ ነው። ሩእያ የሚባለው አንደኛ ሩእያ የሚባለው ያለ ምንም ሐርፍ በነጠላ ከተራመደ بمعنى الانتظار ነው የሚሆነው ብለን ነበር ማለት እና ሩእያ የሚባለው በዚህ ነው የሚሆነው። ግን እዚህ ቦታ ላይ በኢላ ከተራመደ ግን የበሶርያውን ወይም ደግሞ የአእምሮ የሚለውን በእርግጥም ራአ ማለት በአእምሮ አወቅ ማወቅም ሩእያ ሊባል ይችላል በአረብኛው። ረአይቱላህ ካልክ አሊምቱላህ አላህን አወቅኩት ለማለት ሊሆን ይችላል። ነገር ግን ይህ አባባል ኢላ ረቢሃ ናዚራ በኢላ ከተራመደ በቀጥታ በአይን ለማየት ነው የሚሆነው። መደሊሉ አላ ዛሊክ ወደሊሉ አላ ዛሊክ ቀውሉሁ ተዓላ ወንዙሩ ኢላ ሰመሪሂ አለ ወደ ፍሬው ተመልከቱ ኢዛ አስመረ አለ ያፈራ ጊዜ ማለት ታዲያ በአእምሯችሁ ወቁት ማለት ነው። ስለዚህ ኢላ እዚህም ላይ በኢላ ነው የተራመደው፣ እዛኛውም የቁርአን አንቀጽ ላይ በኢላ ስለተራመደ አንድ አይነት ትርጉም የሚሰጠው እዚህ ቦታ ላይ ነው ማለት ነው። እናም ስለዚህም በሩእያ ዙሪያ ላይ ያለው የነሱ ይሄ ነው ማለት ነው። በሙዕተዚላዎቹ ላይ ረድ የሚደረገው ስለ ዒልም አልከላም እሳ ምንድን ነው ነው ዒልም አልከላም የሚባለው ነገር በመሰረቱ ሁወ ዒልሙን የብሓሱ ፊ ዛት ላህ ተዓላ ስለ አላህ የሚያጠና እውቀት ነው ይላሉ። ቢሙጀረድ ልዓቅል ቁርአንና ሐዲስ ሳይጨመርበት በራሳቸው ጊዜ ለአላህ ይስማማዋል፣ ይሄ ለአላህ አይስማማውም ብሎ ጥናት የሚያደርግ የሆነ የፈን ነው። ታዲያ ያንን በማስመልከት ነበር ኢማሙ ጣሐዊ ትናንትና ተመራመ ዒልመ ማ ሑዚረ ዐንሁ ዒልሙሁ ማወቁ ክልክል የሆነ ነገር አውቃለሁ ያለ ማለታቸው ነው። ማወቁ ክልክል የሆነ ነገር አውቃለሁ ብሎ የፈለገ ሲሉ ትናንትና ይህን የዕልመ ልከላሙን ነው ማለት ነው። እንዴት? ለምሳሌ አላህ ከዓርሽ በላይ ነው አላደለም? በዚህ ዙሪያ ላይ ጥያቄ ማብዛት እንዴት ነው? ይሄ የተከለከለ ነው። ለምሳሌ ጥያቄው ራሱ እንዴት ነው ማለቱ ራሱ ጥያቄው ቢድዓ ነው። ለምን? የአላህ መትያው ሰለላሁ ዐለይሂ ወሰለም አላህ ከዓርሽ በላይ መሆኑ ሲናገሩ ቁርአን ራሱ እኔ ከዓርሽ በላይ ነኝ ከዙፋኔ በላይ ነኝ ሲል እንዴት ሆኖ ነው ብለው ሰሓቦቹ አልጠየቁም። እነማ አህለከ መን ቃል ከእናንተ በፊት የጠፉት ቢልቃሊ ወልቃል ወከፍረት ይስዋል። ለዚህም ነው ኢማሙ ማሊክ ምን አሉት? አልኢስቲዋኡ ማዕሉም ወልኬይፉ መጅሁል ወሱአሉ አንሁ ቢድዓ አሉት። እና ወንድማችን ያለው ወለም የቅናዕ ቢተስሊም ምን አለ ታዲያ? ወለም የቅናዕ ቢተስሊም ፈህሙሁ ሓጀበሁ መራሙሁ ዐን ኻሊሲ ተውሒድ። ልክ እንደ ዓብደላህ ልሐረሪ ዕልመልከላም ካለ ከትክክለኛው ተውሒድ ይህ ፍላጎቱ ይከለክለዋል። ወሷፊ ልማዕሪፋ ከንጹህ እውቀትና ወሰሒሕ ልኢማን ከትክክለኛውም እምነት ያርቀዋል። ሱብሓነላህ። እና የአላህ ነቢይ ሰለላሁ ዐለይሂ ወሰለም ይህን አስመልክተው ነበር። እና ለዚህም ነው ዑለሞቹ በጣም የሚያስጠነቅቁት ማለት ነው። እና ከአህለል ከላምም ትላልቅ አዋቂዎችም የሚባሉት ተውበት እንዳደረጉ ነበር ማለት ነው። ኢማሙ ሻፍዒይም ረሒመሁላህ ምን አሉ? ሑክሚ ፊ አህሊል ከላም፣ እኔ ስለ ዕልመል ከላም እሽትጋል በሚያደርጉ ሰዎች ላይ እኔ ውሳኔ አዩድረቡ ቢልጀሪድ ወኒዓል ማለት በዘንግና በጫማ ሊቀጠቀጡ ነው። ወይጣፈ ቢህም ፊል አሻኢሪ ወልቀባኢል አሉ። በነገድና በየገበያውም ላይ እነሱ ላይ እንደ ያኒ እንደ ቅጣት እነሱ ሀዛ ጀዛኡ መን ተረከ ልኪታብ ወሱና ቁርአንንና ሐዲትን ትቶ በዕልመል ከላም እሽትጋል የሆነ ሰው ነው። ሱብሓነላህ። እና ብዙ ነው ነገሩ። ምን አሉ እብኑ አብልዕዝ ልሐነፊ ሲናገሩ ወኢነማ ሱሚ ሃኡላይ አህለል ከላም አህለል ከላም ተብለው የተጠሩበት ምክንያት ሊአነሁም ለም ዩፊዱ ዕልመን ለም የኩን ማዕሩፈን ዱሮ ያልታወቀን ዕልም አይደለም ያመጡትና ነው። ወኢነማ አተው ቢዝያደቲ ከላምን ቀድ ላ ዩፊዳሉ ጭራሹኑ ምንም ነገር ሊያስጠቅም የማይችልን ዝባዝንኪ እውቀት ስላመጡ ነው። ወማ ሁወ የድሪቡነሁ ምን ልቅያስ ሊኢባሒ ማ ዑሊመ ቢልሒሲ ማለት እንደ በግልጽ የሚታወቀውም ነገር ላይ እንደዚህ ሆነ እንደዛ አልተደረገ እንደዛ አላለ። በጣም ይገርማቸዋል እኮ እኔ ዕልመ ልከላም በነገራችን ላይ ዕልመ ልከላም ላይ በጣም ብዙ ያኒ ተምሬ ነበር በድሮ ጊዜ። እና ምንም እዚህ ነው የማይባል ነገር ነው ማለት ነው። ነስአሉ ላህ ሰላመተ ወልዓፊያ። እናም በመጨረሻም ግን የዛ አይነት ችግር ያለባቸው ሰዎችም ትናንትና በተነጋገርንበት ዙሪያ ላይ በምን አይነት መድኃኒት ሊሆኑ እንደሚችሉ እና እንዴት ፈውስ ሊያገኙ እንደሚችሉ የረሱል ሰለላሁ ዐለይሂ ወሰለም ሶላተል ኢስቲፍታህ ላይ ምን ብለው ቁርአን እንደቀሩ ተናግረን ነበር ማለት ነው። ከዛም መካከል ኢማሙ ራዚ ተውበት እንዳደረጉ፣ አቡ አብዱላህ መሐመድ ብኑ አብዱልከሪም አሹሪስታኒ እንዴት፣ አቡል መዓዲ ልጅወይኒ፣ ሸምሱዲን አልኹስሩ ሻህ የሚባሉት ደግሞ የአፍጋኒስታን የፈኽሩዲን አራዚ ተማሪ ናቸው። በጣም ብዙ ዑለሞች ማለት ነው። አልኸኑጂ የሚባለው አል እና ኢማሙ አቡ ዩሱፍ ረሒመሁላህ ለቢሽር ልመሪሲ ምን ብለው እንደመከሩት ይህን ሁሉ ትናንትና እንደተነጋገርንበት ሁሉ ዕልመል ከላም ብሎ ማለት ደረሩ በጣም ከባድ ነው። እና መፍትሄው ምን ሊሆን እንደሚችል በዕልመል ከላም ኢብቲላእ የተደረገ ሰው ደዋውን ትናንትና ተነጋግረናል። ጀዛከላህ ኸይር ወንድማችን ስለ ጠየቅ ጥሩ ጥያቄ። ማይክ ፍሪ ወንድሙ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኦኬ ማሻአላህ ኡስታዝ፣ ይህንን ጥያቄ መጠየቅ ከቻልኩኝ አንዳንድ ይስጡኝና ቀጥላለሁ። አለበለዚያ ጥያቄ ስለ መውሊድ ነው። ስለ መውሊድ በጣም ማወቅ የምፈልገው ነገር ስላለኝ መጠየቅ ከቻልኩ ፈቃድ ይስጡኝና ጠይቃለሁ። ኦኬ ጀዛኩሙላህ ኸይር ኡስታዝ። እኔ ስለ መውሊድ በጣም ጭንቅላት የሚያዞር ነገር ነው እና አንዴ ጥሩ መልስ ላግኝና ለራሴም እና እንትን ጭንቅላ ላይክ በሁኔታው የዞረባቸውንም ሰዎች መናገር እችላለሁ። እና ብዙ ጊዜ መውሊድ ይከበራል። አህባሾች እንኳን ያው ማሻአላ ለበለ እዚያ የኛ አካባቢ ከ7 8 9 ጊዜ በላይ ነው መውሊድ የሚከበረው። የነሱን ሳይሆን እኛም አህባሽ አይደለንም ብለው አህለል ሱናንን የምንል ሰዎችም አለን ማለት ነው መውሊድን እናከብር። እና እንግዲህ አሁን ከሱናና ከረሱል ሰለላሁ ዐለይሂ ወሰለም ተዛዝ ኦፍ ኮርስ ከአላህ ተዛዝ መውጣት ከሌለብን ሌላ ነገር መጨመር ከሌለብን መውሊድ ያልተደረገ ነው ነገር ተብለናል ተመረናል። ግን አንዳንድ እንግዲህ አስተማሪዎችም ማለት ይችላልው የጠየቅናቸው በዛ ስብሰባ ላይ የሚደረገው የረሱል ሰለላሁ ዐለይሂ ወሰለም ስም እስከተጠራ ድረስ ምንም ችግር የለውም ይላሉ። ወይንም ደግሞ በሳቸው መውሊድ በሳቸው ልደት ቀን ልደት ነው አረ ነው በሳቸው በተወለዱበት ቀን የሳቸውን ሲራ ማንበብም ምንም አይደለም ወይንም ስለሳቸው መነጋገር አይደለም ብለው መውሊድን በተለያየ መንገድ ይከፍሉታል። ወያ የሚዘለለው ነገር ነው ወይንም ተሰብስቦ ሲራ መናገር ነው። የኔ ጥያቄ አሁን በእንደዚህ አይነት ቦታ ላይ አለመገኘቱ ነው የሚመረጠው ምን ማድረግ አለበት? ለምሳሌ የቤተሰብ አባል አለ የሚጠራ ነው ክልክል ነው ክልክል አይደለም ብለን ለመናገር ራሱ እዚህ ላይ ትንሽ ምክር ቢጤ ወይንም ትምህርት ቢጤ ቢሰጡን እኛ አካባቢ ብዙ ነገር እንዲህ አይነት ነገር ስለበየ ነው። جزاكم الله خيرا مايك فري ستاد بسم الله الرحمن الرحيم هيتاچن ጥያቄ ጥሩ ጥያቄ ነው። በመውሊድ ዙሪያ ላይ አንዳንድ ሰዎች ችግር የለም የሚሉ አሉ። የተለያየ አመለካከት ያላቸው አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስም እስከጠራ በግሬስ የሚሉ አሉ። በመጀመሪያ ምን አሉ? የአላህ መልእክተኛ ኸይሩል ቀርኒ ቀርኒ አሉ። ከዘመናቶች ሁሉ የተመረጠው ዘመን የኔ ዘመን ነው አሉ። ثم الذين يلونهم ከዛም አሉ የአላህ መልእክተኛ ቀጥሎ ያለው የ200ኛው ክፍለ ዘመን ثم الذين يلونهم የ300ኛው ክፍለ ዘመን መውሊድ መቼ ነው የተከሰተው? የአላህ መልእክተኛ አልሰሩትም፣ ሰሃቦች አልሰሩትም፣ እሺ ታቢዒዎች አልሰሩትም፣ እሺ ኢማም አቡ ሐኒፋ አልሰሩትም፣ ኢማሙ ሻፊዒ አልሰሩትም፣ ኢማሙ ማሊክ አልሰሩትም፣ ኢማሙ አልቡኻሪ አልሰሩትም። መቼ ነው የተጀመረው? في اواخر القرن السادس الهجري واوائل السبع القرن السابع الهجري በ600ኛው መጨረሻ ክፍለ ዘመንና በ700ኛው መጀመሪያ መቶ ክፍለ ዘመን በዚህ በሁለቱ መካከል ነው ሺዓዎች የፈለሰፉት ይሄን ነገር። ግልጽ ነው። ግን እዚህ ዙሪያ ላይ ይሄ መውሊድ የሚባለው ነገር በጣም ጥንቃቄ ሊደረግ ይገባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲራ መማር አለብን። ግን ቢድዓ የሚመጣው ከምንድነው? ኢማሙ አሻጢቢ ሲናገሩ ምን አሉ? አልኢዕቲሳም ቢልኪታብ ወሱና የሚባለው መጽሐፋቸው ላይ ሲናገሩ ቢድዓ የሚመጣው ከዛ አይነት አስተሳሰብ ነው። ለምሳሌ ሶላት ነው ምን አለበት በጣም በሰግድ ይላል ሰውየው። ኢማሙ እንደ ተጠየቁ ምን አላቸው? ሰውየው መጥቶ ሱብሃንአላህ ኢማሙ ማሊክ ረሂመሁላህ صلاتي سجدال يا الله متي صلى الله عليه وسلم ثلاث اوقات نهانا رسول الله صلى الله عليه وسلم ان نصلي فيها ثلاث اوقاتوچ አሉ يا الله ملكتنيا انداي سجدو يكلكلوباچو وان ندفن فيها موتانا سبحان الله موتانوچم انداي يقبروا يتازاچو ثلاث اوقاتوچ አሉ بذات وقت لا يسجد يا الله ملكتنيا كلكلوا قالو سيروت لا يعذبون الله على الصلاه قالاچو ثلاث سجد كبروا الله هيقطعنيم قالاچو ملسه سيساتاچو سويهم እዚህም ላይ ተሰብስበን ደሃን ስላበላን ተሰብስበን የነብዩን ሲራ ስላነበብን አላህ ይቀጣንም ሊሉ ይችላሉ። ልክ እንደሰውየው ምን አሉት? لا يعذبك الله على الصلاه አሉት። ሶላትን ስላልሰገርክ አላህ ሶላት በሶላትን ስለሰገርክ አይደለም ولكن يعذبك الله على مخالفتك للسنه ግን ሱናን ስለተቃረንክ አላህ ይቀጣሃል አላቸው። سبحان الله እስቲ አንድ ምትኖሩበት ላይ ለምሳሌ አንድ ህገ መንግስት አለ እንበል። ያዛ ህገ መንግስት ላይ ቅዳሜና እሁድ ሰዎች ኢጃዛና አረፍት የሚይዙበት ነው ተብሎ አረፍት ተጽፏል እዛ ህገ መንግስት ላይ። ለምሳሌ በኢትዮጵያ ወይም ደግሞ በሙስሊም ሀገሮች ለምሳሌ ሰኞና ጁሙዓ አረፍት ሰዓት ነው። ሌላው ሰው ከውጭ መጣና ምን አለ? አይ አለ ተመልከቱ ሌላ ቀን መጨመር አለበት ብሎ እዛ ተጻፈ ህገ መንግስት ላይ ማቅረብ ይችላል? በተለይ ህገ መንግስት ሊጨመርበትም ሊቀነስበትም የማይችለው ነው። ሞሊድን እንደዛ ብላችሁ ሰዱት። سبحان الله العظيم بتام كبر نجر نو بتلاي دعاتك زبوت علي مساتف يلبن دعاتك متنكك على اللبن بتام الله المفرات على اللبن يوم القيامه الله في دعاتنا يمنن سوچ بتلاي اند زهينت بوتاوچ لاي مگنيت يلبن كتگنين گن الله يقطعنا سبحان الله اتامرون الناس بالبر يا الله سوچن بملكام تازالاچو وتنسون انفسكم ራሳችሁን ግን እናንተ ተራሳላችሁ አላችሁ وانتم تتلون الكتاب افلا تعقلون ስለዚህ መውሊድ ላይ የተጠራ ወደ መውሊድ ኑ የተባለ ሰው መሄድም ብቻም ሳይሆን አለመሄድ واجب ነው እዛ ቦታ ላይ የግድ ነው እንኳን እዚህ ቢዳው ላይ አይደለም ሰርግ ላይ ራሱ ሰርጉ ውስጥ ሙንከር አለ ከተባለ መጥፎ ነገር አለ መኖሩን ካጋለጠና ራስን ለዑቅባ አጋለጣለው ካለ ሰርጉ መሄድ የለበትም ማነው ሰለላሁ ዐለይሂ ወሰለም የተጠራ ሰው መሄድ አለበት ከመአለታቸው ጭምርጋ ማለት ነው ስለዚህ ይሄንን በደንብ ጥንቃቄልና አድርግበት ይገባል ነገር ግን የድሮ ዑለሞች አሉ ይሄን ነገር እንደመልካም መስሏቸው በተለያየ ሀገራችን ላይ ያሉት ዑለሞች ማዕዙሮች ናቸው እንደኔ ይታ አላህ ይቅርታ ይላቸዋል ብዬ ገምታለሁ የድሮዎቹ ለምን በሰዓቱ የቁርአንና የሐዲስ ሹሩሃቶች አልገቡም ነበር ኩቱብ ሲታገር ላይ አልገባም ነበር የአሐዲስ ሹሩሃቶች አገር ላይ ስላልገቡ ለአለ الله سبحانه وتعالى يغفر لهم سبحان الله አኒ በጣም ይገርመኛል አቡ ለይሰዚሪ رحمه الله من ይላሉ وفي الحاوي يالو እኮ የፉቃዎችን ነው ቀጥታ የሚናገሩት መመሻ الى الدوري يالو ሰዎች ክብ ሰርተው የሚንቀሳቀሱበት ቦታ የሄደ ሰው ከፈረ ያአላህን ጸጋ የካደ ሰው ነው ብሎ እስከተናገረ ድረስ ወላሂ የፉቃዎችን ፍትዋ በዚህ ዙሪያ ላይ ብታውት በጣም ብዙ ነገር ነው የምታውት እና ይሄንን ነገር መጠንቀቅ አለብን ሁለተኛ አላህኛ እንደዛ አይነት ፈተና የሚያመጣብን ከካፊሮች የውርደት የሚያመጣብን ካፊሮችን የበላይ አላህ የሚያደርግብን የነብዩን ሱና ሱብሃንአላህ اعراض سنة درقنو من على عنده سلفي ما احدث الناس في الدين من بدعاله عندما سويت بدعا كتكتاتلو إلا سلبهم الله سنة مثلها بدعا عنده بجعمرو قدر سنة نكما اتشوال عندما استيقن عقل ينفكرو هل يا اللهم لكتن يا صلى الله عليه وآله وسلم عنده እንዴ ሲዘክሩት የነበረው ሲሰሩት የነበረው ሲያደርጉት የነበረው ጃር ፊሰቢልላ ያን ሁሉ አልበቃም ብሎ ነው እንደገና አዲስ ነገር ምን ጨምረው ያአላህ በጣም ከባድ ነገር ነውና እዚ ላይ መጠንቀቅ አለብን ጀዛኩሙላህ ኸይር ባረከላህ ፊክ ሰላሙ አለይኩም ወራህመቱላህ ወበረካቱ ሰላሙ አለይኩም ወአለይኩም ሰላም ያከመተክ ይችላል ያቄ መጥቀው ምንድነው አሁን እኔ ያለሁበት ሀገር አብት ሙስሊም እንዳለ ሙስሊም ነው አንዳንዶቹ መውሊድ የሚያከብሩ አሉ ያለፈው መውሊድ ዘይ ያከብሩ ማሉ ቢድዓ ነው ይነገራል ግን አላህ ከአርሽ በላይ አይደለም አላህ እንደዚህ አይደለም ቁርአን በአረብ ይወር ማለት ልዩነት የላቸውም እዚህ ሀገር ያለ ሙስሊሞች እና ያለው ሰው ሰምተ አንዳንዶቹ ያከብራሉ ማለት እየተነገራቸውም ቢሆን በትንሹ አይነት አከባብር ሲያደርጉ አይቻለሁ እዚህ ሀገር ግን እንደ አህባሽ አይነት ልዩነት የለም አብሶ ሁሉም አንድ አይነት ቁርአን ነው በአንድ ቁርአን ነው የሚያምኑት አስተጋገዳችንም አንድ አይነት ነው ሁሉም ነገር እና ይሄንን ለምን እነሱ የተለየ ቁርአናቸው ደግሞ ለተለየ ሊሆን የቻለበት ምክንያት ነው በመውሊድ ብቻ አይደለም አሁን እነሱ በመውሊድ ብቻ ነው ከኛ የተለየ እያስመሰሉ ያለው ሐሳቤ ግልጽ ነው ሰው አራህም እንደማችን ጥያቄ ጥሩ ጥያቄ ነው ሰዎችን ያለውበት አካባቢ ላይ አንድነት አላቸው በሁሉም ነገር ላይ ነገር ግን መውሊድ ያደርጋሉ ነው። አንደኛ ያለ ማወቅ ነው። በሕስነ ዘን ይሄ ነገር መልካም ነው ምን አለበት ብለው ነው ያለ ማወቅ ይሄን ነገር ሊያደርጉ የሚችሉት። ግን እዚህ ቦታ ላይ ተቅሲሩ ከዱዓቶች ነው። ዱዓቶች ይሄንን ነገር ኸጠር መሆኑን አደገኛ ነገር መሆኑን ለህዝቡ መናገር ነው። አሁን አህባሾች ራሱ መግቢያ አድርገው የያዙት ይሄን ነው። የሀገራችን ሰው መውሊድ ይወዳል ከተባለ ስለዚህ በመውሊዱ ነው የሚገቡበት። ዋቢ እንደዚህ መውሊድ በመውሊዱ ይገቡበታል እሱ ማለት ነው። አንተ እንደዛ አይደለ እኛ መውሊድ አንተ መውሊድ ተወዳል አይደለም እኛ መውሊድ በጣም እንወዳለን ይሉታል ህዝቡን። እነሱ መግቢያ ነው የሚፈልጉት ለመብላትም ሰበብ እንዲሆናቸው ነው የነሱ ማለት ነው እንጂ ሐቁ አስጨንቋቸው አይደለም። አለበለዚያ የሚገርም ጉድ እኔ ኢትዮጵያ ውስጥ ገብተው ሻዝልያ ወራድን እንቀበላለን ብለዋል ሲሉኝ የመጨረሻ ገረመኝ። ሙርተድ ነው ሻዝልያ ካፍር ነው ሻዝልያ ሲሉ የነበሩ ሰዎች ለመብላት ጥሩ ያገኙበትን ነገር ሁሉ ይገቡበታል። እና ግን መታወቅ ያለበት ነገር ምንድን ነው? በአንተ አካባቢ ያለህባቸው ሰዎች ካለ ኢትዮጵያውያን ከሆኑ የኢትዮጵያውያን ዱዓቶች፣ የሌላ ዜጋ ከሆኑ ደግሞ በተለይ አረቦች ከሆኑ አሉ ዑለሞች በጣም በዙሪያ ላይ የጻፉ ካሴት ያወጡ የሀያት ኪባር ዑለማ በተለይ ፈትዋ ልጅነቱ ዳኢማ የተለያዩ ዑለሞች ሼክ መሐመድ ሷድር ዑሰይሚን ሼክ መሐመድ ናስሩዲን አልባኒ የተለያዩ ኪታቦችን መስጠት ነው። ግን ኢትዮጵያውያኖች ከሆኑ ደግሞ አንዳንድ ዱዓቶች በዙሪያ ላይ የተጻፈ መጽሐፍ እንኳን እኔ አላውቅም ከዚህ ስለ ቢዳ አብድን ቢናብራራ በአማርኛ የተጻፈ አላውቅም። ግን ካሴቶች ይኖራሉ ብዬ ገምታለሁ። ካሴቶች አሉ። እነሱን ካሴቶች መስጠት በዚህ ዙሪያ ላይ ሂዋር ማድረግ ንቃሽ ማድረግ እና እንዲማሩ ማድረግ ነው በለዘብታ። ጀዛከላሁ ኸይረን ናቸው። ሰላሙ አለይኩም አክፈሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር ያ ሸይኽ። ያው የጠበቅኩህ ነበር። ያው አንድ ሆነ ጀማዓ እዚህ ማለን ጥያቄ ፈቀደልኛል። ከዚህ ትንሽ ወጣ ያለ ነው። ከፈቀድክልኝ ፕሊስ ካን ዩ ራይት ሚ 11 ጀዛከላሁ። ስለ ሐራም እና ሐላል ነው። ከዚህ ኒውዚላንድ ሀገር ያለንበት ሀገር ያው ጀማዓው ማለት እዚህ እንዲሰሙ ብዬ ነኝ። ጥያቄው ምንድነው? አህለል ኪታብ ስጋ በአህለል ኪታብ ይፈቀዳል ስጋው ይበላል የሚለው ነው። ከዚህ ደግሞ አህለል ኪታብ የሉ እና ባክ እንድትመልስልኝ በዚህ የትኛውም ነው አህለል ኪታብ የሚበላ ከዚህ ምን ላይ እኔ እዛ ሄደ ቢስሚላህ ብለ መብላት ይችላል አለ አህለል ኪታብ ነው። እዚህ ኒውዚላንድ ያለንበት ሀገር አህለል ኪታብ የለም ስለ ማለት ፕሊዝ የመልስልኝ። ጀዛከላሁ ኸይር። እዚህ ጀማዓ እየሰማነው ነው አብረን رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين. كبار مسألة أنا أنساه كبدته من دنو بتل بني أيتا إتوبيا لا يالن أهل السنة والجماعة وش تنش يودك نبت مالت بقى مالت بقل سنين دم الرجل ከባድ መሳአላ ነው። ሰዎች የተዘናጉት ይሆናል። አላህ ያለው ወጣዓሙ الذين اوتوا الكتاب حل لكم على الله ይላል አላህ Subhanahu Wa Ta'ala። እነዛ መጽሐፍትን የተሰጡ ሰዎች ጣዓም ምግብ ለእናንተ ሐላል ነው አለ። በሌላ ይህ አባባሉ ምንድነው? ሰሃቦች የነሳራ በኒ ተግሊብን ስጋ ይበሉ ነበር። ማዓዛሊክ ነሳራዎቹ ለምሳሌ በአላህ ስም የሚያርዱት ከሆነ መብላቱ ይፈቀዳል። እነሱ ግን አሁን ያሉት ግን في مسمى اهل الكتاب ራሱ አይገቡም። اهل الكتاب ማለት የመጽሐፍ ሰዎች ለመባልም አይችሉም። በዚህ ዙሪያ ላይ በደንብ ይጻፉ ሼህ ሁለት ሼኾች አሉ እኔ የማውቀው ማለት ነው። ደግሞ እናንተ ተነግሩኛላችሁ። አንደኛ الشيخ محمد الامين الشنقيطي رحمه الله دفع ايهام الاضطراب عن ايات الكتاب የሚለው ላይ ሱረቱል ማኢዳ ላይ 10 ገጽ ጽፈዋል። በዚህ ዙሪያ ላይ 10 ገጽ በአውሮፓ ላይ ስላሉት ኦርቶዶክሶች፣ ክርስቲያኖች፣ ጀሆቫዎች፣ ፕሮቴስታንቶች ባህፍ ያደረጉ። ሌላው الشيخ محمد الشيخ احمد شاكر عمدته التفسير عن الحافظ ابن كثير يني لو لاي كتاج تعليق ادرغوال بدن بس للنزوج النز دمو سيعرضو بس ما ولد منفس قدس بلا ما يعرضت النز النز مشركوچ ناتشو وثنيوچ ناتشو النز انجي اهل الكتاب عدلو بزيم يتنسى በዚህም የተነሳ የነሱ ሙሽሪኮች ደግሞ መሆናቸው ከተረጋገጠ አላህ ولا تاكلوا على الله سبحانه وتعالى وما اهل به لغير الله ከአላህ ውጭ ላለ የተጨበተ ነገር ሲታረድ አይፈቀድም። አብ ወልድ መንፈስ ቅዱስ ተብሎ ከአላህ ውጭ ያለ አካል ተጠርቶበት ነው። ላ ወንድማችን የድሮቹ አህለ الكتاب እና ያሁኑ አህለ الكتاب ምንድነው ልዩነታቸው ነው የሚለው። ላ በሐታ በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩት አህለ الكتابዎች ልዩነት ነበራቸው። ስለዚህም የነሳራ በኒ ተግሊብን እንደይበሉም ነበር። ለምሳሌ የአላህን አንድነት ብቻ የሚቀበሉ የክርስቲያን አይነቶች ካሉና የአላህን ስም ብቻ ጠርተው የሚያርዱ ካሉ ያ ቢበላ ችግር የለው ኩፋሮች ናቸው። ነገር ግን ሳርዱ የሌላ ስም ስላል ተጠራ ሊበላ ይችላል። ግን እነዚህ ክርስቲያኖች አሁን አሉ ወይ ነው? አሁን የሉም። ነገር ግን አሁን ያሉት ሁም ወሰኒዩን እነሱ የጣውት አምላኪያን ናቸው ነው። ግን በደንብ በዚህ ዙሪያ ላይ በህተ ለማድረግ طبعا مساله جناب مساله خطيره طيب እስቲ እንደሚሉት ራሱ እንሂድ። አለል ኪታብ ናቸው በሚሉት ራሱ ብንሄድ መብላትን እስትስጋር የሚያደርግ ነገር የለም። መብላትን እስትስጋር የሚያደርግ የትኛው ምንም አንዳችም ነገር የለም የነሱ። ለምን? አንደኛ ቀዋዒድ አለ እስልምና ዳዕማ የሪቡከ ኢላ ማ ላ ዩሪቡከ። የሚያጠራጥረህ ነገር ካለ እሱን ትታ ወደማያጠራጥረህ ነው። ወእነ አልሐላለ በይን ወእነ አልሐራመ በይን አሉ የአላህ መልእክተኛ። ሐላሉም ግልጽ ነው፣ ሐራሙም ግልጽ ነው። ወበይነሁማ ኡሙሩን ሙሽተቢሃት በመካከላቸው የሚመሳስ ሱብሃንአላህ ወመን ይተቀሽ ሹባ በመካከላቸው ተመሳሳይ ነገር ተከለከለ። ስተብራ አሊ ዲኒሂ ወአርዲ ወመወቃ ፊ ሹባሃቲ ከራዕይ ራ ሐውለል ሐመል ሽኳይ ወቃ። ይሄ በጣም ከባድ ነገር ነው። እኔ ማለት በቀላላ ላይውም ይሄ ነገር በጣም ከባድ ስለሆነ ሰዎች ሊጠነቀቁት ይገባል። እንደውም አንዳንድ ሰዎች እኔ በጣም አፍራለሁ ሱብሃንአላህ شخص يقول لا اله الا الله ثم بعد ذلك يعني ይሄ በጣም ልንጠነቀቀው የሚገባ ነገርና ልንሸሸው የሚገባ ነገር ነው። እኔ ለምንም ተብሎ አንዳንድ ጊዜማ እንደውም አንዳንድ ምን ይላል እዚህ ሙስሊም ስጋ ቤት አለ እዚህ ክርስቲያን ስጋ ቤት አለ የክርስቲያን ስጋ ቤቱ ገባለሁ ይላል። ይሄ በኢኮኖሚም በኩል ለመደገፍ በኔ ጌታ እና በጣም ከባድ ነገር ነው። በኔ ጌታ በጣም خطر የሆነ ነገር ስለሆነ ልንጠነቀቅበት ይገባል ይሄ ነገር والله اعلم። እና አኺራን ይወስያምላችሁ ሁለቱም መጽሐፎች አንብቡ። አንደኛ ደፍኡ ኢሃሙ ሊጥራብ አን አያት አልኪታብ የሚለው ولا تاكلوا مما لم يذكر اسم الله عليه يالون وما اهل به لغير الله يالون وطعام الذين اوتوا الكتاب حل لكم يالون ሶስቱን የቁርአን አንቀጽ ሲያብራሩ ከአቡል በያን ውስጥ ሆነች ሪሳላ ነች የሼክ መሐመዱ አሚን ሽንቂጢ የሚባሉት ዓሊም የጻፋት መጽሐፍ። እደግመዋለሁ ደፍኡ ኢሃሙ ሊጥራብ አን አያት አልኪታብ። طبعا እናንተ አስተማሪዎች ናችሁ ዑለሞች ናችሁ ድንገት ግን ይችን ሪሳላ ያላያችሁ ካላችሁ እዩዋት። ሌላው عمدت التفسير عن الحافظ ابن كثير يا ابن كثير مختصر لا احمد محمد شاكر اختصار كا يادرغوت لا كتاچ بكل تقرير صفوان انا ايهن تحقيق اندتاوت افلغالو معنات يا لا ياچوت دعات طبعا انتم يعني جزاكم الله خير السلام عليكم. جزاك الله خير كثر الله من امثالك يا شيخي وما تنسانا بالدعوه يعني والله هذا يعني شيء مذهل يعني ما شاء الله يعني الجماعه قاعدين معي فكنا نتكلم عن طبعا مساله هذا مشتبه وهذا هكذا ما شاء الله يعني شيء جزاك الله خير كثر الله من امثالك ونور الله دربك وشكرا لك وما تنسانا بالدعوه اخيك في الله. السلام عليكم ورحمة الله وبركاته يا جماعة. يسمع؟ السلام عليكم. السلام عليكم ورحمة الله. اوكي استاذ، بذي لا سلا حلال نا حرام سلا سيتيك عند نجر تنبري نو زيها كابي من ربت كابي كريستيانو تشنو ياو حلال نو بلو سكا يشطالو አንዳንዶችም ደግሞ እንደዚህም ሃይማኖታቸውም አይታወቅም እና የነሱ ምግብ እንዴት ነው ሐላል ነው ከሙስሊም ቦታ ነው ገዛንም ይሉት እና ሙስሊም ቢሆንስ እሺ مرحبا ከነዚህ ግን አምነን ልንበላ ወይ እንችላለን ነው ኢንሻአላህ ማይክ ፍሪ ወሰላሙ አለይኩም ወራህመቱላህ بسم الله الرحمن الرحيم يوند ما تشن طياقي طرو طياقي نو بفصم على الاطلاق النرسو يا متوت النجر على الاطلاق نو منا يمتاردبتن بوتا انت كمتاوقو يمتاردبتن شريك انت يمتاوقو كهوننا برغتنيت كذا بوتا امطتو اندميشطو لكاوك منم شجريف مكسوت بينسو بكذا نجر جن اني اندوم اولى على مغزاتو نو لالو እንደው አንድ ነገር ልንገራችሁ። አንድ ኩዌቲህ አውሮፓ ውስጥ ሙአሰሳ ኸይሪያ ያለውና በጣም ተታወቃለው አለ ሸኺየው። ከዛም ሱብሃንአላህ ሸሪካዎቹ طبعا ክርስቲያኖች ናቸው ምናሉት እኔ በሸሪዓ የሚታረድ የሆነ ለሙስሊሞች ራስን ይቻለ غرفة خاصة الزجاج يتشالهم كذا يمتو ديجزو انتنانا فتوى ستان كذا يجزو بله تناجر اللين عروني على هي عالي مسلمة هاي اتأنى في الموضوع على كواتشو على هاي استسلا هوني تاو اتقرى الله على كواتشو كذا مبو على نسو نزو كريستيانو من يردو مذبوح حسب الشريعة الإسلامية በስልምና ህገ መንግስት መሰረት በስልምና ሸሪዓ መሰረት ይታረደ ይያሉ ይጻፉ አንድ አንድ ሰው ይገዛል እኔ ግን እንዳትገዙ እስከምንጣራ ድረስ ብያቸው ነበር አለ። መጨረሻ ላይ በጣም ይገርማቸዋል አሳ ገዝተው መጡ አለ ከዛ ከሸሪካ ልጅ ይዞ ሲመጣ አሳው ላይ ምን ብሎ ተጽፎበት አለ መዝቡህ حسب الشريعه الاسلاميه لا لا አሳው ግዲያ ሳይታረድ ያኝ ሐለት ለነል ሜተታኒ ወደማን አሳይታረደ በጣም ይገርም እኮ ነው የሚያሳየው ምንድነው በነሱ እይታ ግን በስልምና አሳ መታረድ አለበት ብለው ስለገመቱ ሲያርዱት ብናሉ ሲያሽጉት መዝቡህ حسب الشريعه الاسلاميه ይያሉ ነው አሳውን በከሚያ የሚሸጡት ካላስ ድሮውን በዛው ወሰደ ይበጉንም ስጋ በዛው ወሰደ ይግመሉን እና ይከብቱን በዛው ወሰደው ዋሉን መጀራን እና ስለዚህ ዝቦታ ላይ በጣም መጠንቀቅ አለብን እና የራሳችን ሙአሰሳና አላህን የሚፈሩ ሰዎች ነጋዴዎች ከነሱ ብንገዛ ነው የሚሻለው والله اعلم ماكسب انا بارك الله فيكم جزاكم الله خير الله يبارك فيكم جزاكم الله خيرا اذان الصلاه الساعه يدرسها نو جزاكم الله خيرا والسلام عليكم ورحمة الله وبركاته